السلام عليكم ورحمة الله وبركاته. إثبات الصفة بالرحمة والمغفرة سبحانه وتعالى. إثبات الصفة بالرحمة يتحسن بإذنة دم الجلس لنا والمغفرة بيك أربعينة دم الجلس إن الملكة على سبحانه وتعالى راتي تقبونا لا هجالي هنا جهاتنا. وقوله يميله قال بسم الله الرحمن الرحيم أجيب أزاننا روح روح بهنا جهاتنا ليلة ربنا يتحسن وسعت كل شيء كل من نجر أفكار بهوال رحمة بإذنتها أفكار بهوال وعلمة بأوكة ما أفكار بهوال وكان بالمؤمنين رحمة بأمانيا عزين وجهة ورحمتي أذنتي وسعت كل شيء كل من نجر أفكار بهوال كتب ربكم جهة والسنة جهة جنججة عافة عاف وجبة على نفسه براسلي الرحمة أذنة براسلي جنججة ليلة وهو الغفور مهرة السكنة الرحيم عزين هنا جيتانو إلى ليلة فالله الله خير حافظ يبلغ تبعك إنو وهو جيتاكين أرحم الرحيم كعزين كله دلتا عزين إلى النزيه المعبر على السون من ملكة إن شاء الله الشرح ودي معبر على السون نجبا وقوله بسم الله الرحمن الرحيم بسم الله الرحمن الرحيم يملو يقول عن آيانك إنه من سليمان وإنه بسم الله الرحمن الرحيم بسم الله الرحمن الرحيم تقدم تفسيرها ما برأي الفال في أول الكتاب الكتاب مجمع مجمع ولا يتملك تناس تقدم الفال تفسيرها ما برأي الفال في أول الكتاب الكتاب مجمع ولا يتملك مجمع ولا يتناس ومناسبة ذكرها يتتكف التبت تزامى جنة هنا الزبوت علي تزامى جنة على من دنه مناسبة وما لسنه تزامى جنة الزبوت علي لتزر الزري تالته هنا مثلا الزبوت عليه أن فيها الزبت بسم الله الرحمن الرحيم إني لو قال عرفت نقرس إثبات الرحمة لله تعالى لجيتاك إذنة مع الرقاقة سلال لباقنا صفة باهريون من صفاته كباهريات وشوش إذنك ما عنده باهريون إذنة من يبالون جل سلا بسم الله الرحمن الرحيم على وجه سلا إذنة بيأينا رأساك إثبات صفاتي بالرحمة والمغفرة بالنسان بسم الله الرحمن الرحيم عند دليل ما لكنا ومناسبة ذكرها يتنسك سبت مكنات هنا الزبوت علي فزاما جنة لمن دنه أمتها بسم الله الرحمن الرحيم إثبات الرحمة لله تعالى لجيتاك إذنة مع الرقاقة خلال لبتنا وصفة من صفات كباريات وشوش رجمو عنده بحرينه كما في الآية المذكورة بعدها قصابوها لاندالك آية مالتنا كبسم الله الرحمن الرحيم كتلا اندالك آية من الملو آية ربنا وسعت كل شيء رحمة وعلم عند النلو آية إذن تستمت تتكسوا للنان قال الإمام ابن القيم إمام ابن القيم من الالو الرحمن رحمن مالك دال على الصفة ظاهرين النقلسنة دال تطوامين رحمن النلو على الصفة ظاهرين على قائمة ذي جيتها سلا يالك ظاهرين تطوامي ظاهرين بقى الله عزينو مالك الله عزينو بإذن تقلس المالك راسو كذاتو داري تياز ظاهرين ይህ የዛት ባህሪ ይባላል ሲፈተን ዛት ይያ በመባል ይታወቃል እንደዚህ አይነት ባህሪያት ታያሉ ለምሳሌ ምንድነው ሲፈተን ሲፈት ምን አይነት ሲፈን ሲፈተን ዛት ይያ ቀርተናል እኮ ሲፈተን ዛት ይያ ነው የዛት ባህሪ ነው የዛት ባህሪ እኛ ሰውች ላይ ያለ ቁመት ረጅም ነው አጭር ነው ወፍራም ነው ምን የምትለው ሰውየው ላይ በቃ ከሰውነቱ ጋር የተያያዘ ባህሪ ምን ይባላል ሲፈተን ዛት ይያ ይባላል ለምሳሌ رحمن يملو صفة ذاتية رحيم يملو دمو يعني عزان ينتر يمي أنت أبار رقبت ودي فترة تزنتر يمي أسترى لفدت ما لكنا صفة فعل يجبال اللي يريدنا ما لفو نذر رحمه الله قد ما لكنا قال الإمام ابن القيم من الالو رحمن يملو جفة سنتم دال أقوامي على الصفة على قائمة به السورة أقوامي هنا تبهرينا سبحانه راتي تقبل جفة سنتم بس عزانينو ما لكنا عزانينو يسو يبهروا بجلج أنا بس صفة قائمة هذه صفة قائمة على ذات الرب جيتاتن وكذات دار يتعاز بحرين حي دميرو مالتنا سيوة لبسوك أمو أسهيو كذات دار يتعازن صلاة يميبان لجل لبسو أسهيو يتوث لهم صفة ذاتية من أين صفة ذاتية صلاة يميبان لجل لبسوك أمو أسهيو تقرة يميبان لجل كذات دار يتعاز يمان من نت مجلج أمالتنا صفة ذاتية مالتنا بس أولي جسدنا أيوتنا ራህማን የሚለው ከሰው ጋር የማይመሳሰልም ያነጻጽርና አይደለም እንዲገባ ነው والرحيم رحيم ማለት ደግሞ ዳሉን ጠቋሚ ነው ይላሉ ምን ልከየም አላተአሉቂها የተንጠለጠለች መሆኑ እዝነቱ ቢልመርሁም ለሚታዘንለት አጋል ጋር የተያዘ መሆኑ መጠቆሚያ ነው ራህማን ማለት አዛኝነትን መግለጫ ሲሆን እሱ አዛኝ ነው ማለት ነው ረሂም ማለት ደግሞ እዝነቱን ከፍጥረታቱ ጋር እዝነቱን ለፍጥረታት ማስተላለፍ የሚችል ማለት ነው እዝነቱ ይመጣል ከፍጥረታቱ ጋር የተያዘችበት ሲያኔው ረሂም የሚለው ሲያኔ ነው ለሰው ልጆች ያዝናል አላህ ያዝናል ይቺ እዝነቱ ለሰው ልጆች ማዘኑ መጥቶ እዝነቱ ሲንጸባረቅ ስናይ ከሱ ወደኛ የመጣው ይሄ ፕሮሰስ ምን ይባላል ስሙ ለጌታችን ረሂም እንደሚለው ነው ረሂም ይባላል ዝም ብሎ አዛኝ ነው ለማለት ደግሞ ረህማን ነው ረህማኑ ወደ ፍጥረታት ያዘልታል የሚለው ስሙ ደግሞ ረሂም ነው አይገባም እንዴ الرحيم ورحيم የሚለው ዳሉን ጠቋሚ ነው አላተአሉቂها የተያዘች መሆኑ እዝነቱ ቢልመርሁም የምታዘንለት አካል ጋር የተያዘች ለመሆኑ የምንጠቆምበት ስሙ ነው كما قال تعالى الله راسه بلا وكان نو الله للمؤمنين لامانيان رحيما عزاين ايو كمؤمنو ጋር ተያዘ እዝነቱ رحيم እንደሚለው ነው وكان بالمؤمنين رحمانا عيبان እዝነቱ ከእሱ ወደ ፍጥረታት የሚሄድበት ሲያኔው رحيم ያለው ነው ረህማን ራሱ ላይ ብቻ የራሱ ባህሪ መገለጫው ጌታችን ረህማን ነው ማለት አዛኝ ነው በቃ አዛኝ ነው ለሙእሚኖች አዛኝ ነው ለህፃናት አዛኝ ነው ለሽማግሌዎች ለአዛውንቶች አዛኝ ነው ስትል ረህማኑም ቢህም አይባልም ረሂም ነው የሚባለው ገብታችኋል አላህ እኮ ለሽማግሌዎች ያዝናል ካልክ ለአዛውንቶች ያዝናል ካልክ ምንድነው አላህ ረሂሙን ቢልአዛውንት አላህ ረህማኑን ቢልመሻይ እዚህ ብለን እናገራለን ማለት ነው ረሂምን ነው የምትለው ምክንያቱም ከሱ ወደ ፍጥረታት የሚመጣ የዝነት መገለጫ ስለሆነ ረሂም በሚለው ነው የምትገልጹ አላህ በራሱ አዛኝ ነው ለማለት ከሆነ ረህማን በሚለው ሲያኔ ነው የምንገልጹ ገብታችኋል እ አላህ ለየቲሙ ሲያዝናል ብትል እንዴት ነው የምትለው እሺ አላህ ረሂሙን ቢልአይታም ነው የምንለው ረሂሙን ቢልአይታም ምክንያቱም እዝነቱ ከፍጥረታት ጋር ለማያያዝ የምንጠቀምበት ስሙ ረሂም ረህማንማ ከሆነ ከኦብጀክት ጋር አታያይዝም ረህማን የራሱ ባህሪ ስለሆነ ከኦብጀክት ጋር አይያያዝም ይሄ ራሱ ጋር የተያዘ ባህሪ ነው ገብታችሁ አላህ አለ ወካነ ቢልሙእሚኒን ለአማኒያን ረሂማን ቢልሙእሚኒን የሚለው ኦብጀክት ነው ወካነ አላህ ነው ቢልሙእሚኒን ለአማኒያን ረሂማን አዛኝ ነው እዝነቱን ይሰጣቸዋል ማለት ነው ቢልሙእሚኒን የሚለው ኦብጀክት ነው እሱ ላዚም ነው ራሱ ጋር ይያዝ ላዚም ነው በቃ ላዚም ማለት ኦብጀክት አይመጣው ረሂም ግን ቢልሙእሚኒን ኦብጀክት መጥቷል እዝነቱን ወደ አማኒያን ያስተላልፋል ማስተላለፊያው ይሄ ማስተላለፊያው አቅሙ ወይንም ለማስተላለፊያው ያለው የጌታችን ችሎታ ረሂም ነው የሚባለው ራሱ በራሱ አዛኝ ነው ለማለት ደግሞ ረህማን ያለው ነው የሚሆነው ሲፈተን ቃኢማናት ቋሚ የሆነ ባህሪ ወለም ይጅ ቀጡ በጭራሽ አልመጣ ረህማኑን ቢህም ለአማኒያን አዛኝ ነው ስንል ረህማን የሚል ጭራሽ አልመጣ ለምን ይቺ ባህሪ ራሱ ላይ የተያዘች ባህሪ ናት ወደ ሌላ ሲሄድ ወደ ሌላ የምትሄድ አይደለች ወለም ይጅ ቀጡ አውቅ አልመጣም በጭራሽ ረህማኑን ቢህም የሚል የለም وكان الاول የመጀመሪያው የጌታችን ስም ረህማን የሚለው ሊልወፊ ለጌታችን መገለጫ ሲሆን ወሳኒ ሁለተኛው ደግሞ ለልፊዕሊ የድርጊቱ መገለጫ ነው እዝነቱን ሲያንጸባርቅበት የምናወጣው ያለው ስያሜ ረሂም ያለው ነው አዛኝ ነው በባህሪው አዛኝ ነው ለማለት ከተፈለገ ረህማን ነው ግልጽ ነው አይደል እንዴ ፈልአወሉ የመጀመሪያው ዳሉን ይጠቁማል አላ አነ ረህመተ እዝነት የሚባል ነገር ወጥፎ የጌታችን ባህሪ ነው ለማለት ነው ረህማን ማለት እዝነት ባህሪው ነው ማለት ነው በቃ ባህሪው ነው እዝነት ባህሪው ነው ማለት ነው ወሳኒ ረሂም የሚለው ሁለተኛው ደግሞ ዳሉን ጠቋሚ ነው አላ አንሁ አላህ ይርሃሙ ኸልቀሁ ፍጥረታቱን ይመራል በረህመቲ በዛች በእዝነቱ አዛኝ ስለሆነ አዘነ ማለት ነው አዛኝ ነው ጌታችን ረህማን ነው አዝኖ ሲገኝ ደግሞ ያንን እዝነቱን ያመጣበት ይሄ ስያኔው ምን ይባላል ረሂም ይባላል ማለት ነው ረሂም ይባላል ስለዚህ ከአወል የመጀመሪያው ረህማን የሚለው ዳሉን ጠቋሚ ሲሆን አላነ ረህመተ እዝነት ወጥፎ የጌታችን ባህሪ ነው ወሳኒ ረሂም የሚለው ደግሞ ዳሉን ጠቋሚ ነው አላነሁ ጌታችን ይርሃሙ ይምራል خلقه فطرات برحمتي بذات بعزينته برحمتي يمرا عزينه باهرينه عزينه لفطرات يستلالفال رحمنه ايه معناته بقى في فتن في عليات المثلج عجبتكم ايش عجبتكم قوله يميلون قال الملكات ربنا جيتاچني وسعت كل شيء كل من غير عكبهوال رحمه باذنتهنا وعلما باوقتها عكبهوال يجيتاچن رحمه من ياكل تسكين دهونه شنو زلا يتنجر هذا ايه ابابال حكايتون يتنجري يتنجر وري نو يتنجر نو حكايه مالك دايركت سبيك يللوتين قالام تصو مناجر نو ربنا وسعت كل شيء رحمه وعلما يالون يتنجروا ملائكه الحمله العرش هون عرش يتشكموا ملائكه وش يتنجرتن يعني نجراچون امطتو دايركت كوت يناجرلكو حكايه يبالا ني زايدو دايركت سبيك مالك حكايه مالك دايركت سبيك ሌላ ሲተናገሩ ሐሳቡን ሳይሆን የምትገልጸው ራስህ የተናገረውን አረብኛ ካደረከው ካደረከው ዳይሬክት ይባላል ሂካ ይሉታል በአረብኛ ሂካ ሃዳ ሂካ አን الملائكه ከመላእክቶች ተዘገበ ነው الذين الذين ملائكه يحملون العرش عرش تشكاني يقول ومن حوله بعرش ذري يالون عالم المشتمت እነሱ የተናገሩት ነው አንው እነዚህ መላእክቶች يستغفرون ይቅርታ ይጠይቃሉ ከጌታችን للذين امنوا لامنوا استوت فيقولون انده لالو الذين يحملون العرش ومن حوله يسبحون بحمد ربهم ويستغفرون للذين آمنوا ربنا وسعت كل شيء علم رحمة وعلم قتلا حسيس ربنا وسعت كل شيء رحمة وعلم فاغفر للذين تابوا واتبعوا سبيلك وقيهم عذاب الجحيم لله سندوا عادر قال الذين انذا يحملون العرش عرشين المشكمتنا وما حوله جرعون يعلون المشكمت من لله يسبحون بحمد ربهم يفاكتون كمسكانا قاري عطروتان ويستغفرون يكرتالي تأيقالوا للذين آمنوا للنزال من السوس يكرتالي تأيق الله سوال يا الله ما رأسه لله من لله ربنا لله وسعت كل شيء كل من نجر أكبهال رحمة وعلمة بإذنة النابعوك أكبهال فاغفر للذين لن نزع مهرته اللجر تعبوا توبة العدر لغتيك أربالاتهم واتبعوا سبيلك عن تنقودانا إسلام اللي تفصلتك أربالاتهم وقيهم تبكاتهم عذاب الجهنين انغرغابيون اسات انت تطبقاتشو بلو دعاء ادرغال يعني الحيتان امتو ياسكمتو الناس ما شي نمر الذين النجح ملون العرش عرشين يمشكمونا ومن حوله زريون يالون يمشكمو انهم الناس يستغفرون يقرتا يطيقالو للذين لنذ امنوا لامنوا سوجي قرتا يطيقولاشو الله الله تغفر لهم يالو فيقولون انديه يالو ربنا جيتاچن وسعت كل شيء كل من نجر اكبهوال رحمه باذنه وعلما باوقت ما اكبهوالنا يقربلاچو يالو رحمة يا لكي يتفلق سمال لكي يدكي اي وسيعت رحمتك اذي لا يدمو من دنم تاربك ستفكروا وسيعت رحمتك وعلمك ضم ضم تابر بك الله فاعل ونم تابر سنون من نفسك وسيعت سفت رحمتك اذن تستفت تكبلك وعلمك اوقتهم ما تكبلك كل شيء كل من نجر اكبوالك معنى ما اذنتهن اوقته رحمته كبلاتن مكبر اذا قال رحمه وعلما بفتن بري قرات تميز تدرجو معناته فرحمه وعلما يميلو منصوبان رحمه بفتن منقر وعلما بفتن منقر هذا على التمييز المحول عن الفاعل كفاعل يدور حالنو تو تجاوبكم مثلا نحونه نحونا رحمتك وعلمك بلو بفاعل نبر يمرطو يهنن فاعلون من አድርገን حال አድርገን መቀየር እንችላለን ባህል حال አካባህል በምን በምን አካባህል ባለፈው حال ተሚዝ ምናምን ነገር ነግረቻለን እ ተሚዝ አንነግርኳችሁም ባለፈው 20 ገዘህ አለ 20 ምን እ 20 ጫማ 20 ኪታብ 20 ብር ይያልኳል ነግርኳችሁ ተሚዝ ነው ሌላ የሚያሳማ ነገር አለበት ቦታ ላይ አንተ የምትተከው ነገር በተሚዝነት መንሱብ ሆኖ ነው የሚመጣው ለምሳሌ ربنا جيتاچن وسعت كل شيء كلهم نجر اكبهوال على بمن بمن ملكا بسلطان وعلما باوقت ወይንም በሌላ በተለያየ ነገር ሊሆን ይችላል። እዙ ከሚዛ አድርጎ ምንን አመጣ? ረህመተን ወዒልመ እዚህ ግዜ መንሱብ ሆነ በነፍስ ይቀራል ታይት በቃ ወፊዛሊክ በዚህ ውስጥ ወሲአተ ኩለ ሸይእን ረህመተን ወዒልመ በሚለው ውስጥ ወፊዛሊከ ደሊሉን መረጃ አለ አላ ሰዓት ረህመቲላህ የጌታችን እዝነት ምን ያክል ሰፊ እንደሆነ ወሹሙሊሃ ሁሉንም ያካተተችና ያጠቃለለች መሆኑ ሁሉንም አልሙእሚን ወልካፊር ውስጥ ይገባል። የነሱ ይደረጋል ያዝናላህ አላህ ያዝንላቸዋል ولكن رحمه منقطعه تقرات هناك للظالم بتاعه ما يذلك المؤمنون ليت متادرغات يا ليت يميلوا انها متصله بسعاده الاخره بالزنه على المستوى كياجتنا في ذهننا ان جاله بلذا كل من يكبرتنا وفي ذلك ربنا وسعت كل شيء كل من نجر اكبال رحمه وعلمه باذنتنا باوقات يلوث دليل المرجاله على ساعه رحمه الله جيتاتين اذنت من ياكل السفتي اللي هنا وشمولها من ياكل ياكبدتنا كل من ياكاتتش كل لغد مهونه كافرون مسلمين يمياكن الله ثماني مسلمين عندم اماني مسلم يلم ولا كافرين كهادين يلم الا وقدنا لته بتاغطمو بتاغنيو انجي رحمه الله يا الله اذنت بتاغنيو انجي ዲዱንያ እዝዱንያ ላይ ታገኛለህ ተደርሶአለች ማለት ነው። አንድ ሰማኒ ሙስሊም ሙስሊም ለማያለች ነገትስ ነው። ወላ ካፊሪን ከሃዲን የለም ወቀናለቱ በታጋጥመው በትደርሰው እንጂ ረህመቱላህ ያአላህ ዝነት በትደርሰው እንጂ ዲዱንያ እዝዱንያ ላይ ለሁሉም ተደርሳለች። ወሲዕታ ኩለ ሸይእ ረህመተ ወዒልማ ተብሏል። በእውቀቱ ያዳረሰው ሁሉ በረህማው ማግን አዳርሶታል። ከእውቀቱ ውስጥ ደግሞ ካፊሮች ከእውቀቱ ውስጥ ናቸው። እውቀቱ ያዳረሰው ሁሉ ዝነቱ አዳርሳለች። ለዚህ ካፊር ይገባል። واما في الاخره باثر على مما سنك ستختص بالمؤمنين لامانيان بكثف اللي يالتش ذنبه لامانيان بكثف وقوله تعالى يجيتاشين قال انجي يلال وكان بالمؤمنين لامانيان نو الله وكان بالمؤمنين وكان نو بالمؤمنين لامانيان رحما اعزائنو لنا فامانيان الله اعزائنو لامانيان اعزائنا روح روح نو جيتاشين هذا ይህ ወካለ ቢልሙእሚኒን ረሂማ የሚለው እኽባሩ ሚንላህ ከአላህ የመጣ ንግግር ነው። አላህ እየነገረን ስብሐና ራቴ ተገባው ጌታችን አንሁ አላህ ረሂሙ ቢልሙእሚኒን በአማንያን እንደሚያዝን እየነገረን ነው። ይርሐሙም ያዝንላቸዋል في الدنيا والአኺራ በዱንያም በአኺራም ለአማንያን ያዝንላቸዋል። አማ في الدنيا ዱንያው فإنه هداهم دنيا اذنته يا اخره اذنته له اما في الدنيا ዱንያው ያለ اذنته فإنه هداهم مرضاتቸዋል الى الحق ወደ ሐቅ መጥቷቸዋል። አለዚህ جهله يساتون غيرهم ከነሱ ውስጥ ያለ يساتون ለነሱ ሰጥቷቸዋል። وبصرهم አሳይቷቸዋል الطريق ጎዳና አሳይቷቸዋል። አለዚህ ያ ጎዳና بل عنه يتممبتن غيرهم ሌሎች የጠመሙበትን ሌሎች የጠመሙበትን ሌሎች ጠመው የተውትን ጎዳና አሳይቷቸዋል። ይሄ ነው እዝነቱ ዱንያ ላይ እዝነቱ አማንያንን በእናን ለማቆየት ነው ማለት ነው። فانه هداهم مرتاح الى الحق ودونته الذي فيه ونته جهله غيرهم ليلوث فاتوتن وبصرهم عكيتواچوال الذي بلع عنه يتممولت يتممبتن غيرهم ليلوث قمن يوطبتن غدانا عكيتواچوال ايه الدنيا لا يالا اذنته اما رحمته بهم لامانيان ما زينو دغمو في الاخره اخره يازنلاچوال معناتاچن وكان بالمؤمنين رحماتن في الدنيا والاخره يا اخره اذنته دغمو واما رحمته بهم አማንያንን ያዝንላቸዋል ማለት ፍልአኸራ በአኸራ ያዝንላቸዋል ማለት ፈአመነሁም ሰላም አርጓቸዋል ሚነል ፈዘዕል አክበሪ ከታላቁ ጭንቀት ሚነል ፈዘዕል አክበሪ ከትልቁ ጭንቀት አውጥቷቸዋል ወይድኺሉሁም ያስገባቸዋል አልጀና ጀነት ያስገባቸዋል። ይሄ ነው የአኸራ ደግሞ እዝነት። ፈአመነሁም ሰላም አድርጓቸዋል ሰላም ሚነል ፈዘዕል አክበር ከትልቁ ጭንቀት አውጥቷቸዋል። ከትልቁ ድንጋጤ ማለት ነው ቀማቀን ያለ ድንጋጤ ነው። ትልቅ ጭንቀት ትልቅ አስፈሪ የሆነ ጭንቀት ያለበት ጊዜ ነውና ወይድኺሉሁም አልጀና ጀነት ያስገባቸዋል። ይሄ ነው ረህሙን ቢሂም ማለት ወቀውሉሁ የሚለውን ቃል ደግሞ ስንመለከት ከተበረቡኩም ጌታችሁ ጽፏል ወስኗል አላነፍሲ በራሱ ላይ ደንግጓል አርህማ እዝነትን ደንግጓል የሚለውን ስንመለከት ከተበ ማለት አይ አውጀባሃ አላነፍሲ በራሱ ላይ ዋጅብ አድርጓል በራሱ ላይ ደንግጓል አላነፍሲህ ለከሪማ በተከበረች ማንነቱ ላይ ግድ አድርጓል እዝነትን ማለት ነው። ተፈብለም ምርክ ከሱ በነከር ወኢህሳንን ውለታ በመዋል ነው እንጂ ማንንም አስወግቦበት አይደለም። ተፈብለም ከጌታችን የተሰጠ ችሮታ በቸርነቱ ነው በራሱ ላይ የደነገገው ወኢህሳንን ውለታ ለማዋል ነው ለባሮች እንጂ وهذه الكتابه وهذه الكتابه ይቺ ድንጋጌ በራሱ ላይ የጻፈው እዝነት ከውንየቱን ቀደርያ በአለም የወሰናት ውሳኔ ናት ራሱ በራሱ ላይ የወሰነው ውሳኔ እንጂ لنجيبها عليه በሱ ላይ የደነገገበት ያስወጀበበት አሃዱን አንድም ሰው የለም አንድም አካል የለም በሱ ላይ ያስወጀበበት አውጀበها على نفسه بنفسه በራሱ ላይ ያስወጀበው ራሱ ነው አውጀበها على نفسه በራሱ ላይ ያስወጀበው አልከሪማት በተከበረች ማንነቱ ላይ ተፈጎለም ከሱ በሆነ ቸርነት ወይሳንን ከሱ በሆነ ውለታ وهذه الكتابه ይቺ መጽሐፍ ወይንም ይቺ ድንጋጌ ከውንየቱን ቀደርያ አዘላዊ በራሱ ላይ የደነገገው ድንጋጌ ነው እንጂ ወለም ይጂ በኋላ ያhad አንድም ካላፍ ይደረበት ወቀውል እየገባች ነው አይደል እንኳን ትዝ ነው አይደል ፈጠን ጉዳይ ነው ወቀውል የሚለው ቃል وهو الغفور الرحيم وهو الله الغفور مهرته السكينة الرحيم አዛኝ ጌታ ነው ይላል غفور الرحيم يخبر سبحانه جهاتر يجنغرن نو دزتان قطب دهمو انفسي سلاراسو يجنغنن نو من سلامهونو انه متصف يميجلط مهونون يجنغرن تجلاج مهونون انه متصف يميجلط مهونون يجنغرن بالمغفره بمهره والرحمه باذنه يجلط الجهاتين معناتنو راسو يجنغرن لمن تاب اليه ودس توبه لا درجه مغفره اندمسطو وتوكل عليه بس لا يتمكى اندمياتنلت يينكرن الله ولو من اي ذنب كمن ما عينت وانجله ولو من اي ذنب كمن ما عينت وانجله كان كش ولو من اي ذنب كان كمن ما عينت وانجله فشرك شرك ميون فانه يتوب عليه الله توبته يتقبلها الله يغفر له ويغفر له يغفر له ويرحمه يعزن الله عليهم توبته ادرجو فتملصا ይሄንን ሁሉ ሽርክ ተጨማልቀ አይደለም አይደለም አላህ ወለምን አይ ዘንብን ካን ከምንም አይነት ወንጀል ቢሆን ከሽር ለምሳሌ ሽርክ ይመስል ከሽርክ በላይ የለም ምንም አይነት ወንጀል ይሁን አለ ከሽር ሽርክም ቢሆን አላህ ይቅር ይላል ከዛ ላይ ተጨማልቀ ይቅራልልን ካለበቀል ካለወጥ አይደለም አላህ እንደዛ አይደለም فإنه يتوب عليه በዚህ ሰውዬ ላይ አላህ ይመለስለታል ይቅር ይለዋል ويغفر له مهرته ይለግፈዋል ويرحمه ያዝንለታል ለምን አላህ الذي وهو الغفور الرحيم يملون بحي اي قلتنا وقوله تعالى مين الله قال دغم من الملك فالله خير حافظ فالله الله خير حافظ يتشال اطباقي نو اسنو اسلام اي اطباقي يالو هذا يهبابان فالله خير حافظ يملو قال مما حكاه الله تعالى الله دايركت سيكي اسقمطو نو النبيه يعقوب عليه السلام كنبي الله يعقوب يزي اسقمطو نو حين طلب منه بفلقوا جزي بنوه لجوشوا بتأيقوا جزي يعقوبين عيور سلماعهم كن السجار اندلس أخاهم وندماتهم تنشون مالكم تنشون وندماتهم يوسف جار هدو على وقتهم يوسف جار نبار خزانوا أهل شمتين لماتوا ودى فلسطين وينمو دى كان عام شماتوا وندماتهم تنشون وندماتهم كالامتاتوا فلا خيل لكم بالوقتوا يوسف على وقتهم እዚህ መጥና ለአባታችን ነገር እኛ ይሄንን ትንሹን ህፃኑ ልጅ ካልፈጠንና ይዘን ካልሄድ ምክንያቱም ሸቂቁ እንድም ነው ዩሱፍና እዚህ ያለው ህፃኑ ልጅ ቢንያም የሚባለው ሸቂቁ እንድማማጭ ነው ለእናትም አባትም ይገናኛሉ ለሌሎቹ ግን ቢንያም ወይም ዩሱፍ ባባት ብቻ ነው የሚገናኙት በእናት አይገናኙም ሸቂቁ እንድሙ በጣም ስለናፈቀው ህፃን ስለነበረ አምጡልኝ አላችሁ ወንድም ያላላችሁ ወንድማችሁን ትንሹን ወንድም አምጡ ነው ያላችሁ መጥተው ለአባታቸው እኛ ይሄንን ትንሹን ህፃኑ ወንድማችንን ይዘን ካልሄድ የግብጽ መንግስት ተፈሪ ያላችሁን አታገኙም ብሎናል አሉ። አይ አልፈታችሁም አሉ። የግድ በቃ ከሄድ ያመጣሉ። መጨረሻ ላይ ነብዩላህ ያዕቆብ እሻሉ። እሺ በቃ ይዛችሁ። እመነን እኛን ተጠብቃለን አሉ። እመነን ችግር የለም እንጠብቀዋለን ሲሉ ካሁን በፊት ችግር የለም ዩሱፍ ላክኛ ጋር ይጣውት ብለው ወስደው ዩሱፍ እንደጠፋ ተነግሯል አይደል በታሪኩ? ያው የሆነ ነገር ቢኖርም መጨረሻ ላይ فهل امنكم الا كما امنتكم على اخيه من قبل ካሁን በፊት በወንድሙ ላይ ያመንኳችሁን አይነት እምነት እንጂ ሌላ ምናችሁ አለ እንዴ فالله خير الحافظ የተሻለ ጠባቂ አላህ ነው አላህ ይጠብቀው ይሱፍንም ይጠብቅልኝ ይሄንንም ይጠብቅልኝ አላህን አምኜ ነው መሰጣችሁ እንጂ እናንተ ነው አምኜ አይደለም አለ ነብዩላህ ሰለላሁ ዐለይሂ ወሰለም فالله خير الحافظ وهو الرحمن الرحيم هذا مما حكاه الله الله يتناገረው ዳይሬክት ስፒች ነው النبي ከነብዩ ያዕቆብ በመያዝ አለይሂ ሰላም ከነጠለ ደምሁ ከሱ በተለጉ ግዜ እነማ በኑ ልጆቹ ወንድ ልጆቹ ምንም ተፈልጉ ግዜ አይሁር ሲለና አሁን ከነሱ ጋር እንድልክ ማንንም አፋሁን ትንሽን ወንድማቸው የነብዩላህ ዩሱፍን ሸቂቅ ወንድም ማለት ነው በእናትም አባትም ይገናኝ ወታአሐዱ ቃል ኪዳን ገቡለት ለነብዩላህ ዩሱፍ ለነብዩላህ ያዕቆብ ለአባታቸው ቃል ገቡ በሕግሪ ይሄን ልጅን ጠብቀዋለናል ተቃለ ለሁም እንደሃላቸው ነብዩላህ ያዕቆብ አባታቸው እነ ሒስበላህ ሱብሃነ ራቴ ተገባው ጌታችን ያአላህ ጠበቃ ለሁ ለዝልጅ የሚያደርግለት ጠበቃ ኸይሩን እስቲ እስካለነ ምን ሒስበኩም ከናንተ ጠበቃ ይለቅ ካሁን በፊት ወንድሙናን እየሰጥቻችሁ ስታችሁ መጣችኋል አይደለም ወሃዛ ይህ ፈላሁ ኸይሩን ሐፊዘን የሚለው ተፍዊድን አሳልፈው እየሰጡ ያስጠጉ ነው ይያዕቆብ ከያዕቆብ የተፈጠረ ማስጠጋት ነው ኢላላህ ወደ አላህ ያስጠጉ ነው ሒስበብኒ የልጃቸውን ጠበቃ ለአላህ አሳልፈው እየሰጡ ነው ተፍዊድ ማለት ምን ማለት ነው ማስጠጋት አደራ መስጠት ማለት ነው ማስጠጋታቸው ነው ያስጠግነው ነብዩላህ ያዕቆብ ለያዕቆብ ከያዕቆብ የተገኘ ማስጠጋት ነው ኢላላህ ነገሩን ጉዳዩን ወደ አላህ ያስጠግት ነው ሒስበብኒ ኢብኒ ልጃቸው በሚያስፈልገው ጠበቃ ላይ ወደ አላህ አሳልፈው መስጠታቸው ነው ነብዩላህ ያዕቆብ ወሚን አስማኢሂ ተዓላ ከአላህ ስያሜዎች ውስጥ አንዱ ነው አልሐፊዝ የሚለው ራሱ የአላህ ስያሜ ነው ስሙ ነው ለአላህ ባህሪውም ነው ስሙ ሁሉ ምንድናቸው ብለናል የአላህ ስሙ ለአላህ ምን ናቸው ባህሪያቶቹ ናቸው አላህ ባህሪያቶቹ ናቸው ከባህሪያቱ ሁሉ ደግሞ ስም ማውጣት አንችልም ከስያሜዎቹ ግን ባህሪ ማውጣት እንችላለን ከአላህ ስያሜዎች ባህሪ ይወጣል ሲፋ ይወጣል ከሲፋው ሁሉ ግን ስም አይወጣም ለምሳሌ የኪዱነ ከይዳ ወአኪዱ ከይዳ ይላል ወመከሩ ወመከረ الله ይላል አላህ መከር ሴራ ባህሪው ነው ለሴራ ለሚያስር ሰው አላህ ያሴራ አጠፋውን ይመልሳል ግን ከይዳ ይባላል ሴረኛ በሚል ስያሜ ያወጣለት ከስያሜዎቹ ባህሪ ይወጣል ከባህሪያቱ ውስጥ ግን ስያሜ ይወጣል ወደፊት ደግሞ ሶስተኛ ያለው ወአዳ ተፊዱ ሚያቆብ ኢላላህ ፊ ሒዝብሂ ወሚን አስማኢሂ ተዓላ ከአላህ ስያሜዎቹ ውስጥ ነው ምን الحفيظ يميلو الذي الحفيظ مالك الذي يحفظ عباده باروتين يميطبق مالك بيحفظه الان اتقالاي بهونه طبقاو انكلكاري يميثق مالك الحفيظ مالك الذي يا جيتا الله يحفظ عباده باروتين يميطبق يونه بيحفظه الان اتقالاي بهونه طبقاو مؤمنونم كافرون يميطبقا كمريت منكبت كمن بذون يطبقوا اهون ذي الدنيا لك الدنيا لك ዱንያ ላይ አኺራ ላይ ግን ካፊር ጠበቃ የለውም ይህፈዱ ኢባዳ ባሮችን ይጠብቃል ሁሉንም ባሮ በየፍዘል አን አጠቃላይ በሆነ አጠቃላይ በሆነ ጠበቃው ሚነል ሐላ ከጥፋት ይጠብቃቸዋል ወልአጠብ ከበላእ ማለት ነው አጠብ ማለት ከሚመጣ ውርጅብኝ በላ ወይህፈዱ አለይህም በእነሱም ላይ ይጠብቃል አዕማለሁም ስራቸውንም ይጠብቃል መጥፎውንም ጥሩውንም ይሄ ኢባዳሁ በየፍዘል አን አጠቃላይ በሆነ ጠበቃው ነው አጠቃላይ የሆነ ክብካሪ ይሰጣል ምንም ሐላክ ከጥፋት ይጠብቃል ወልአጠብ ከውርጅብ ይበላ ወይህፈዱ አለይህም በእነሱም ላይ ደግሞ ይጠብቃል ይጽፋል አዕማለሁም ስራቸውንም በመዝገብ ያስቀምጣል ወይህፈዱ ዒባደሁ ልሙእሚኒን እቺ ደግሞ ሒስበን ኻስ ናት ዒባደሁ ልሙእሚኒን ወይህፈዱ አላህ ጠባቂ ነው አንከባካቢ ነው ወይህፈዱ ያንከባከባል ዒባደሁ ልሙእሚኒን አማንያን የሆኑ ባሮችን ይጠብቃቸዋል በሒስበን ኻስ ለየት ባለች ጠበቀው ልዩ በሆነ እንክብካቤ ማለት ነው ፍጥረታትን የሚጠብቀው በምንድን ነው በህዝብህም አም ነው ሙእሚኖችን የሚጠብቀው ደግሞ በህዝብህም ኻስ ነው ለየት ያለ የራሱ የሆነ እንክብካቤ ይሰጣቸዋል አማይስዱ ኢማንሁም ኢማናቸውን ከሚያበላሽ ነገር ይጠብቃቸዋል ወአማ የድርሁም ከሚጎዳቸውም ነገር ይጠብቃቸዋል ሲዲሊህም በዲናቸውም ወዱንያሁም በዱንያቸውም ላይ ከሚጎዳቸው ነገር ይጠብቃቸዋል ዲናቸውንም ከሚያበላሽ ነገር ይጠብቃቸዋል ይሄ በህዝብ ለኻስ የሚደረግ ነው ልዩ በሆነች እንክብካቤ አማ ይፍሲዱ ኢማነሁም ኢማናቸውን ከሚያጠፋባቸው ከሚያበላሽባቸው ነገር ይጠብቃቸዋል ወአማ የድርሁም ከሚጎዳቸውም ነገር ይጠብቃቸዋል ሲዲኒህም በዲናቸውም ይሁን ወዱንያሁም በዱንያቸውም ስለዚህ አላህ አልሐፊዝ የሚለው ይሄ ነው ህዝበልዓም ህዝበልኻስ ታደርጉና ይህዝህልዓም ምን ልሐላት ወልአጠብ بهذه الخاص للمؤمنين يلا شو زرز ربك الشاهد نقبات من الآيات الكريمة كالنزي فكرانتو كتكبرو أنقطوش من ناقل نقب أن فيها فكرانتو أنقطوش والله سبحانه يجيتاش البحر فقلتوا وتعالى لإلها جاله نجيتاش البحر فقلتوا بالرحمة بإذنس جيتاكشن تقلصوا والمغفرة بيقربا ينس تقلصوا بيقربتها مالتنا بيقربتها ينسر ترقون المستقبل غفر لنا مغفرة إلا إياك هذا اللي مست غفر ما لم المالتنا مهاري مهرة سفين من الوز يسو بحري مغفرة مالتنا من دمه مهرة مالتنا رحيم رحمن عزان رحيم زنتون ودفت رفات النادر لفلكم عالنادر ይህ ሲፋኑ ፋኢል ነው አብዛጊ ነው ረህማ ማለት ደግሞ እዝነት ማለት ነው እዝነት ራሱ ባህሪ ነው አንድ ባህሪ አንፊያ ወሰላህ ስብሃነህ የጌታችን ባህሪ ተገልጿል እንደዛ አንቀጦት ቢረህመቲ በእዝነት ተገልጿል ወልመክራ በይቅርባይነትም ተገልጿል አላማ ያለቁ ቢጀላል ከለላህያልነቱ ጋር በሚሄድ መልኩ አላህ ያዝናልን ይቅር ይላል ከሳኢሪ ሲፋቲ እንደሌሎች ባህሪያቶቹ ነው እንደሌሎች ባህሪያቶቹ በዚህ ይገለጻል አላህ እንደሌሎች ባህሪያቶቹ አላማ ያለቁ ቢጀላል ከለላህያልነቱ ጋር በሚሄድ መልኩ ከሳኢሪ ማለት ከገይሪ ሲፋቲ እንደሌሎች ባህሪያቶች ወፊሃ እነዚህ አሁን ቀራናቸው አንቀጾች አረድ መልስ ተሰጥቷል አለል ጀህሚያ በጀህሚያዎችና ወልሙዕተዚላ በሙዕተዚላዎች ላይ መልስ ተሰጥቷል ወነህውን እነሱን በመፋሰሉት በአህባሾች ላይ መልስ ተሰጥቷል ሚመየንፉና ውድቅ የሚያደርጉ አንላህ كالله لا يودك إما يدرقوا اتفاثه نجلت أن ودك إما يدرقوا بالرحمة بإذنة والمغفرة بإذنة نجلت أن ودك إما يدرقوا ما من يوم بدنوت ملتها ستسوات لمن دين ودك إما يدرقوا شرارا شاشتونه بششتنا ودك أدرقوا مني شاشتونه من التشبيه عند إما ساتسل باتونه الله أعزان كان لي يسوم لك أعزان كما ساتسل بالنلاد كما ساتسل بالنلاد ይቅርባ የሰው ልጅ ይቅርባ ያለ አላህም ይቅርባ ይካለ ስለዚህ ይቅርባይነት የለም እንደዚህ መገለጽ የለበትም ይላል ይመታሰላል ነው ማለት ውስጡ ይመታሰላል ነው ማለት አይመታሰልም ውስጡ አላህ በሲር ነው ሰውም በሲር ነው እዚህኛው ላይ የአላህ በሲር የአላህ ተመልካችነት እና የሰው ተመልካችነት የአላህ ሰሚነት እና የሰው ሰሚነት እንደማይመሳሰል ሁሉ የሰው አዛኝና የአላህ ማዛኝነት አይመሳሰልም የሰው ይቅርባይነትና የአላህ ይቅርባይነትም አይመሳሰልም ይቅርታቸው ይለያያል አልገባችሁ? አረብኛውን ስናየው ግን ይመሳሰላል ተከታተሉ አኒላሂ ከአላህ ላይ ውድቅ ያደረጉ ቡድኖች በእነሱ ላይ መስተሰጥቷል ውድቅ ያደረጉ እክፋፈው ጌታችን መገለጹን ቢረህማ በእዝነት ወልመግፊራ በይቅርታ መገለጹን ውድቅ ያደረጉ ሰዎች ላይ ውድቅ ባደረጉ ሰዎች ላይ መስተሰጥቷል ለምንድነው ውድቅ ያደረጉ ሲራረ ሽሽ ምን ተክሊፍ እንዳይመሳሰልብን ብለው ቢዛኒህም በእነሱ አባባል መመሳሰል የሚባል ነገር አለ ቢዛኒህም በእነሱ አባባል قالوا اندهال لان المخلوق قالوا فطرتات يوسف يتجلطالو بالرحمه فطرتات باذنك يتجلطالو اللهنم باذنك يتجلطنا عند عينتهم من دينو ليينس يلالو فين اكنانكاتو وتاولوا قيروا قامزوا ترجموا هذه الايات الذين انقضوا كله قيروا على المجاد يتوثقال نوالو اذنك يميبالو يتوثقال نوالو ሰውየውን አንበጣ ስትለው አንበጣ ስለሆነ አይደለም ማለት አንበጣ ስለሆነ ሳይሆን አንበጣ ጋር የሚያገናኝ ነገር ስላለ ነው እንጂ አንበጣ ነው መጃዝ ይባላል ከሌላ ነገር አምጥቶ ተውሶ ሌላ ቃል ከጀርባ ከምናወርቅ ማለት ነው በቃ ከምናወርቅ ረህማ ከሚለው ጀርባ ሌላ ላይ ተፈልገው እናንተ ለምትረዱት አይደለም ማለት እናንተ ወሃቢየት ነው وهذا باطل يهبب بالاسود مكنتنا ودق لمن لان الله سبحانه يتاكن طرات يتجباو جتا اثبت لنفسه لراسه ارغاغطالنا اثبت لنفسه لراسه ارغاغطالنا هذه الصفه يتم بحري ارغاغطالنا يتم بحري ارغاغطالنا انسوا له وشكنا مجازنه ولا مجازنه مجاز من اللي قالك قني معناتنا فتا قني بالي እኔ የፊልለት ያለውን አረብኛ ተረዳ ከጀርባ ሌላ መልእክት ነው ያለው ነው ማለት ዘይዲ ወራህመቱ የጌታችን እዝነት ስብሃና ጥራት የተገባው ጌታችን እዝነቱ ለይሰት ከራህመት المخلوق እንደ ፍጥረታት እዝነት አይደለም እነሱ ናቸው ራሳቸው ላይ ጉዳት አድርገው እና በራሳቸው ላይ ይሄን ጦርነት ያወጁ እንደዛ አይነት ሹባ ውስጥ ከገባሪ ማክሰታል እንትከለው ነገር ሁሉ ረህማን አረ ረህማን ረህማን ሰው መቋዘይ ነው በቃ ይሄን ነገር ንፍሽ እንዳለ አላህም ባህሪ ሁሉ ቀውጠው አርህማን አስተዋን ምን አደረጉት እስተውላሉ እብዙ ባህሪያት ላይ ቆኑ እንደዚህ ተብለሻሽ ጀህሚያ ሙዕተዚላ አህባሽ የማን አህባብ ናት ይያቸዋሉ የማን ልጅ ልጆች ናቸው የጀህሚያ ልጅ ልጆች ናቸው ورحمته جيتاكن اذنته راسي تجبوا جيتاكن اذنته ليست عارلكم كرحمة المخلوق اللي فطرتها تذنت عارلهم حتى يلزم التشبيه لمن مفاصل يكرن عنده من مفاصل اللي يزبن زندا مالهم من مفاصل ابن زندا مجمع يكرنه من مفاصل ابن زندا من مفاصل اوكو للسيونة يسم يسم عند عينك بحري الله سيسيونة فتعري فتعري لو فطرنا فتعري لك الجنوية المجمع ورحمة يجيتاكن اذنت ليست عارلكم كرحمة المخلوق عند فطرتها اذنت عارلهم حتى يلزم التشبيه من مفاصل ليذ بنزلة كما يزعمون الناس للملوث للمفاصل بنزلة مجمع يكرمي فإن الله سبحانه وتعالى جتاكم ليس كمثله شيء أسن من مثل الله وهو السميع البصير كل تملكات كل سليمة أسن يمي مثل يلم يعذنال أو غرين من نازلال أو أسن أي مثل من تذنال يوقال أو سوم يوقال جنوقته أو المفاصل الله من ملكتال أو الله من سمال أو سوم يعلم ملكتال أي أي المفاصل በቀንደዚህ ያላህን ባሪ ታቀርከና ለይ ተከምስ ሊሆን ማለት ነው። እነሱ ተፋስ ያጠፉ አህባሾች አንድ ተፋት አይደለም ያጠፉ ስንት ተፋት ነው ይያቸዋል። ተኩሉ ሙአቅል ሙመስል ወኩሉ ሙመስል ሙአቅል ነው ወቢልአክስ ሆነ። ሙአቅል ሁሉ ሙመስል ነው ሙመስል ሁሉ ሙአቅል ነው። ገብታችሁ? ሙአቅል ሁሉ ትርጉም አልባ የሚያደርግ ሰው መጀመሪያ ለምን ትርጉም አልባ አደረገው ይነፋሰላል ስላለ ነው። ስለዚህ ሙመስል ነው ማለት ነው። ለታቅል የጋበዘው መጀመሪያ ስለ ተመፋፈለ ደግሞ ሙመስሊም ሙአቅል ነው ሙአቅልም ሙመስሊም ነው አዳ የሱ ሁለቱም ይሆናል ማለት ሁሉ ሙአቅል ሙመስሊም ወሁሉ ሙመስሊ ሙአቅል አክሱም ይሆናል እዛ ግን ሌላ ይነገርኳችሁ ነገር አለ እ ሁሉ ሙአቅል ሙሐርፍ ወሁሉ ሙሐርፍ ليس بمعقل بننا ለምን محرف ሁለተኛ ያለው መጀመሪያ ራቁትን ያስቀርና ሌላ በቦታው ላይ ይፈካበታል ሁለተኛ ያለው ማዕቅል ግን ትርጉም አልባ የሚያደርገው እከምችል ላይ ከመጣን ግን ሁለተኛ ይዛል ማለት ነው ለማለት فكل معقل ممثل وكل ممثل معقل ሁለተኛ ይቻላል ማለት ليس كمثل شيء هو السميع البصير والاتفاق መገናኘት መስማማት ከእስ ስያኔው መገናኘቱ ለአክተድ الاتفاق መገናኘተን ያዝም ግን ሙፈማ ከሰያኔው አንድ ነው ማለት አይደለም ስሙ ተገናኘ ማለት ስያኔው አንድ ነው ማለት አይደለም አላህን سميع ነው የሰው ምን سميع ነው فجعلناه سميعا بصيرا بالوالي يقول اللهم وهو السميع البصير ነው اللهم سميع بصير የሰው ምን سميع بصير سميع የሚለውን ቃል ወስደን እንደምንመለከት ሲን ሚን ያ አይ سميع اللهم ላይ سميع የሰው ላይ سميع አራቱን ፊደሎች ይዛም ይህም ማለት ግን والاتفاق መመሳሰሉ መገናኘቱ ስለ ስያኔው መገናኘቱ سميع سميع ነው ላይቅተዚ አይቀቁም الاتفاق عاسيزم معناته لا يقتضي عاسيزم الاتفاق منمثال في المسمى تسيامي منمثال معناته አይደለም سيامي عند አይነት መሆኑ تسيامي عند አይነት ነው ማለት አይደለም سيامي عند መሆኑ فكن محمد يليق به مذمن سنت محمد عند تاريخ الصلاه النبي عليه الصلاه والسلام محمد ناتي فملكته مسمى عندنا سيامي ግን محمد ነው ይሄ መሐመድ ያ መሐመድ በትጽፈው ተመሳሳይ ነው የነብዩት መሐመድ የሚለውና አንድ ታሪክ ኮላክት መሐመድ የሚባለው ስያኔው አንድ ነው ወላኪ ሙሰማው ተሰያሚው አንድ ነው አንድ አይደለም በጣም ይለያል هذا نبي الله وهذا عدو الله አንኩ عدو الله መሐመድ ተብሎ عدو الله ቃል ታቁምህን አለ መሐመድ ታሪክ ኮላክት አለ እማተ على تركه للصلاه ሶላቱን እንደተ ወከሞተ ያለም ማለት ይችላል والاتفاق من مفاصل في اسم سياني من مفاصله لا يقتضي الاتفاق من مفاصل ايتقمن عاصيه في المسمى تسياني تمفاصلين ما له تعدد الا يا فللخالق لمثال لفطارياتين صفات باهريات تشمل فللخالق صفات باهريات تشمل فليقضي كسو غير يسمامو وتختصري لسو بتشت تلي باهريات تشمل وللمخلوق لفطرات دهنو صفات باهريات تشالواتو ከለቁዲ ደራሳ ከራሱ ከፍጡሩ ጋር ይመይ ወተፍተስቢ ለሱ የተለየ ባህሪ አለው والله اعلم الله يتشالوا فينا السلام عليكم ورحمه الله وبركاته